نستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد، الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. باللهو تقوم نبت لما جمر إن جدي الله سبحانه وتعالى فقاد هونو عريم تقنا إنتنا يو بنبراتشو كفت قذي كتابون يأياتشو تنور اللاتشو كتابون توسنا مراجع رقاتشو مادرمو بدن بميات أناتشو كزام بثاتش كذا من يوم ترشي على يشوف كذا ويسند على راسه تزهاي لا شو جنا زاري اللي قاشي مت أشوف تمر على شو عارف الله سبحانه وتعالى يتلا يبن زيلان يلو سووا جا على سووا كذي مياسكم درجة اللي هي يعني سووا كنا أنا فاشو تنا يفاشو تكون أصلا لله الحمد يا لا يشوف تنا تلا شوف كان برا يوم السوء النظام العلم وقت منو جزين سلطة قماش نمسلطة قماش جزين سلطة هروب معلمنا الراجل ده مكانه هو فلته أنا جلالك فلذي علم ده لي كتاب لي يقد فسب سبعة تبيش مراجعة ويم يطالع مدرج عدلهم راسه شون عند لي كتاب ولد تعيش يقبل كتاب يميز يمات ناس لمد للنادب بري يقبل معلم كتاب وقت المنصب يالك سهون يهم عند راسه نشاله وقت موسجى مسمر ما منقلنا عند هنا أسلوبنا علم يوصل بس عند منقلنا كتاب الميت مالتنا الذي يمكن لنا داتون تلاقي كراكزن ويم يكرانو كتاب مالتنا أنا عند أستاذ من على والله هو عن بريكو لي مالتنا لأن فرصة لي بس كذي مياس كأنه كان يهون علم سيدبال يالكرانو كتاب مقرات مار ترى جنت الزمايل النجار الله يكرانو كتاب ما هو ويوم دمو ملسو ما يسمع لسه إذا جاي كرانون يرسل خلال كرانون كتاب نهون بالناس وبن علم تاسو بهون لك بالناس تاسو عم تاسو وبن عبد شال كرانه تشون كتاب ولا مقرات مارو يال كرانون فهون يكرانه تشون كتاب وش دمو مي حالن دمنا كاتشو زت أنيوشنا بس لذي كذي يرسل ليلا نجار اللي بوك مالهم إيه وين ذا شجر ليه علم مالهم بتلي أقول لك أراهن كتاب، ملسا ما قرأت مستقل بدرجة، سكت درس درس، مراجعة ما درج ليهوني تلال، مت أيك ليهوني تلال، إن ذا زانو مهني اللبث، بس أشال المت أنا معلم، هو لا يشلم عنده ينز يفهم ويم إدراكها كم يلنم، الله سبحانه وتعالى مش هتقول نعمة زلهم هنا معلم، جم، وقت شلا كله جون أي جبل مو، معلش شو السر اللي هذا النور كجيل يتأيكان، كدرس يتأيكان، كل شيء منو جيل مثلاً بني يتأيكان ترسو، هذه كتابون يرسلش كسويش. كذي وهلا ما استوسط عنهم كيف تسعت هاللجو عنهم قدي يهونش بريك نجار من عام 6000 متسوس نجار عين جالكم بيتها وزوجته مهيد ولا بيت إيش كهيد وسوهلا يهون لما نزل هذا الزاهد ويهون وتشا قدي لما فات يسر راس كيت أفاد راس ماله كيف لو وريثنا مش شو الزاهد متكرخونا الزاهد النادر النبات المتردخونا فلله الحمد طورنا وفي كل خير يان لان دون نجار لا خير على اللبد خير كهونا نزور جن هيدا جن اللي تنزل هذا اللي تجاجل كهونا جن ما لنا ويوم هيداش إذا لما تجاجل لنا هنا لما تقلد كهونا هيدا يلو يتفتر كيف تجري يا تفانو يتنشين صاد فتنا منام بيجي صاد لفتنا وبلن كراتون يا تقبل إيه قال ده يقبل كأو كذا تشينجا تدينجا قال ده لو جايزنو ما لهم نجا الله سبحانه وتعالى بيتونا على من ما راتشين بيجين نتاجين منام من أزرع ميهم عند دايم مثلاً نبلا من اللي قبل هذا كذا تاجين متكام ليه نبني الله قال له نبني الله تلك أنا جري نوران تلك حابت سويش حابت أدرى جو بزوج ذي ما يسوي حياته شو عين مالك جذي مالك إنه لا مثلاً دي كفس ساعات لي أم بزوج ساعات كذا العلم إنه لجذي قديلا إلا ما قال ترى ما درك ما شاء الله إيش عفواً يسوع قال لكم وقرنا في بيوتكن ولا تبرجن تبرج الجاهلية الأولى أشي انقدي يلا نبت ما بنقدي عند الناس عندنا الجراشين شنو على اختلاط غار يا دمد يا وند الناس يتدملك شروج هذا جوج كم جزء مكاتك لين يلا نقولنا عندي سيف በጣም خير ሆኖ ቦታው وان الخير في ذلك በዚህ ጉዳይ ላይ በጣም በላጭ ማለት ፈጀዲሩን ይላል አረ ከዛ ነው በጣም ተገቢ ነው ቢሳኢና እኛ ጋር ያሉ ሴቶች አሁን በእኛ ዘመን ያሉ ሴቶች እየልዘምነ ቡዩተሁን ነቤታቸውን አጥብቀው ሊይዙ በጣም አፈላጊ ነው ይግድ ይሆናል كما قال الله تعالى الله سبحانه وتعالى እንዳለው ወቀርነ ፊ ቡዩቲኩነ ተርጉ ማለት ነው እርጉ ቤታችሁ ውስጥ قال الله ቤታችሁ ውስጥ እርጉ ولا تبرجن تبرج الجاهليه الاولى ان النذا عند مجمراوچ مهيبان مغلالصنا አደባባይ መውጣት አይነት ሰዎች እንዳትሆኑ እንደነዛ እንዳትሆኑ የጃሂልያ ተግባር አስቀያሚ ነው አጸያፊ ነው ሐላ ቀርነስ ስለሆነ ማለት ወአላ ይخرجنا لا يوطون نو ሴቶች ይላል አስዋቂ ወደ ገበያ ቦታዎች لا يوطون نو ሴቶች ወሰይጅድ ለذلك ሊያገኙ ይችላሉ ምናልባትም ሊሰማቸው ይችላል ማለት ነው እዚህ ጋር ነጥብ ታረጉና ነው መቀጠሉ ማለት ወአላ ይخرجنا الى الاسواق ነው فجديرون بلنا راي جمر ነው ቢሳኢنا አይልዘምናል ቢዩተሁነ ካልን በኋላ ነው ወአላ يخرجنا لا يوطون ሁለተኛ لا يوطون الى الاسواق ወደ ተለያዩ ቦታዎች لا يوطون ካልን በኋላ ወሰይጅድነ ሊያገኙት ይችላል ይሄን ምናልባትም ይሰማቸው ይሆናል ذلك ሄነን ثقيلن كبد عليهن በነሱ ላይ ከባድ ሆኖ ሊያገኙት ይችላል ይሄን እውነት ነው አሁን ገና ሲነገር ራሱ ተራራ የሚሆንባቸው ይወራሉ ቤታቸው ተቀመጡ የሚለው ማለት ነው ቤታችሁ ተቀመጡ ቤታችሁ እርጉ ቤታችሁ ይብቃችሁ ሲባል ለሴቶች ይሄ ከባድ ነገር ሊሆን ይችላል እንዴት ሆኖ ማለት ምናልባት ሊፈነዱ የሚደርሱበት ሁኔታ ላይ የሚያደርሳቸው ሊሆን ይችላል ሐሳቡ ማለት ነው ክብደቱ የሐሳቡ ክብደት ቤታችሁ እዚህ አደባባይ ላይ እዚህ ፈሳድ ውስጥ አትቀላቀሉ በቃ እርጉ ቤት አላህ ሱብሃነሁ ወተዓላ እስክትገናኙ ድረስ ቤትሽ ይብቃሽ ብትባል ማለት ነው ከባድ ነው ለነሱ عليهن في اول الامر መጀመሪያ ላይ ከባድ ሊሆን ይችላል አሉ እሳቸው لكن لهن ነገር ግን እነሱ فالفنا ذلك ይሄንን ሊለምዱት ይችላል ይለምዱታል ማለት ነው በርግጠኝነት ወደፊት ይለምዱታል ሲነተን ይዛሉ ነገር ግን እነሱ ምን ያረጉታል ይለምዱታል ويخف عليهن ويخف ይቀላቸዋል ይሄ ነገር መጀመሪያ እንዳልከበደ ويخف عليهن ይቀላቸዋል በእነሱ ላይ ፊኒሃይቲ መጨረሻ ላይ ማለት ነው ማለት መጨረሻ ላይ ማለት መጀመሪያ ላይ ስላሉ ነው ቀደም መነሻው ላይ ቢከብዳቸው መድረሻው ግን የቀለላቸው እንደውም የመጨረሻ ራሃ ጀነታቸው ሆኖ ያገኙታል ለዛ ነው አልአዱንያ ሲጅኑል ሙእሚን ዱንያ የሙእሚን ሲጅን ነች በቃ አጠቃላይ ለሴቶች ብቻ አይደለም ለወንዶችም መሰር ቤት ነች ሲጅኗ ግን ጣፋጭ ነች እንዲህ አስቸጋሪ ሲጅን በጣም ምርር የሚል ተቃይ ገረሃ ምናምን ያለበት አይደለም ውስጥ ራሃም ያገኝበት ውስጧ ጀነት ውስጥ የሚኖርበት አይነት ሲጅን ነው ሰርቤት ነው አጠቃላይ ለሙእሚን ማለት ነው ሊገርመው ደግሞ አላህ Subhanahu Wa Ta'ala ያመጣን ይሄንን ፈተናና ይሄንን ለነፍስያችን ሊከብዳት የሚችልን ነገር ማለፍ ይችላሉ አይችሉም ብሎ ነው ሴቶችን የፈጠራቸው ወንዶቹን ደግሞ ይሄንን አይነት ፈተና ምናልባትም ከፊት ለፊታችን የሚታየው ሙተመረድ የሆነ በጣም አደገኛ የሆነን ፈተና የሚያሳሳ የሚሸት የሚቀመስ ምናምን ፈተና ያልፉታል አያልፉትም ለዛ ነው አላህ ያስቀመጠው ዱንያን እንደዚህ ዚና በዚና አድርጎ ጌጥ በጌጥ አድርጎ ውበት በውበት አድርጎ አሻላልሞ አላህ Subhanahu Wa Ta'ala ባሮቹን ደግሞ እዛ አከባቢ ወይም እዚሁ ከዚሁ ፈተናና ከዚህ መሻላለም ጌጣጌጥ ጋር አብሮ አስቀምጣው አላህ Subhanahu Wa Ta'ala ما في الارض زينه لها لنبلوهم ايهم احسن عملا لك مدر لي ያለን ነገር አድርገናል ዚና ጌጥ አድርገናል ይላል አላህ አጠቃላይ ማለት ነው ይሄ ወልድ ሴት ዛፍ ቅጠል አይደለም ስለዚህ መጀመሪያ ቢከብድሽ ይክበድ ነገሩ የጀነት መግቢያ ሰራ ስለሆነ ዱንያ እስር ቤት ነች ለሙእሚኖች ለካፍሮችስ ምንድነች ጀነቱል ካፍር ለምን ነው ጀነት የተባለችው ጀነቱል ካፍር የተባለችው ማለት ካፍር የመጨረሻ ሚዝናናበት ሀገር ይሄ ነው አላህ Subhanahu Wa Ta'ala ዘርሁም ያኩሉ ወይተመተኡ ወይልሂሁም አልዓመል ብሎ ወይልሂሁም አልዓመል ፈሰውፈ ያዕለሙን ታቸው ይብሉ ይጠጡ ይጠቃቀሙ ይሄ ዝም ብሎ ተስፋ ያሽንግላቸው ተስፋ ማለት ዝም ብሎ የህልም እንጀራ ማለት ነው በህልማቸው ብቻ ማለት ይሄ ዝም ብሎ የምናብ ዓለም ማለት ነው የማይጨበጥ የማይዳሰስ ነገር ይዘው ብቻ ያወለላሉ ይፈነጥዛሉ ታቸው ለምን እነሱ ሀገራቸው ይሄ ስለሆነ ነው ከዚህ በኋላ የሚጠብቃቸው ከባድ ሀገር አለ። ለዛ ፍቃይ ከዛ ፍቃይ አንጻር እቺ ዱንያ ማለት ነው። የዱንያ ደስታ ደስታ አትመስላችሁም፣ ደስታም አይደለችም። ከየነህ ደስታ አንጻር ደግሞ ዱንያ ላይ ሙስሊሞች የሚጨናነቁት የሚታሰሩት የሚገደቡት ነገር ማለት ነው በጣም ተራ ነገር ነው። ከየነህ ከተላዛር ይሄን እንደው እቺ ብቻ እቺን ብቻ ታስር እቺን ብቻ ታፍኝም ያንን ሀገር ባገኝ እጅግ በጣም ትልቅ ተድላ ነው። ስለዚህ ይሄን ነው ማሰብ ያለብን እንጂ ነገሩ ክብደቱ እንዴት ሆኖ ምናምን አይደለም ማሰብ ያለብን ያንን አይደለም። እና መጀመሪያ ላይ ሊከብድሽ ይችላል ይታወቃል። አይደለም ላንቺ ካንቺ ውጪ ላሉት አንቺ ላረክሹም ሌሎች ይከብዳቸዋል። አንቺ ለለበሹም ይሞቃቸው ስን ሰዎች አሉ። አንቺ ለብሰሽ እነሱ ይሞቃቸዋል ይወብቃቸዋል። የለበሰችው እሷ የሚወብቀው ሌላ ሰው የሚጨንቀው ሌላ ሰው ልክ እንደዚህ ነው። አሁንም አንድ ሰው ዲንን ሲተገብር ሰውየው ነፍስያውን እንኳን ቢያሸንፍ ደግሞ የሚገርመው ሌሎች ደግሞ ለሱ ይጨነቃሉ አዛኝ ሆኖ ማለት ነው። ስለዚህ ነገሩ መጀመሪያ ላይ ላንቺም ለሌላም ሊከብድ ይችላል ለዙሪያሽም ላሉ ሰዎች። ግን ማህበረ ቀለል ይያለ እየተለመደ ምንም ማረግ ይቻላል። እንግዲህ በቃ እንዴ ብላለች ነው ይባላል። በቃ ምን ማረግ ይቻላል አልናት አልሆነም እንዴ ያለች እሺ ይባላል። ነፍስያም እንደዛው ነው። ወሰይጅድነ ዛሊከ ተቂል አለሂነ ፊ አወል አምር ላኪነሁና ነገር ግን መጨረሻ ላይ ተአሊፍ ነህ ይለምዱታል። ዛሊከ ማይለመን ነገር የለም። ويخفوا عليهن في النهايه كذلك فيسرنا يهونالو من الناس يزين دي يهونالو نوات الحضور نوات الحضور يا من بالتبيتوش يا جوجي بيت بالتبيتوش معناتنا حضور معنات مشروج ويم لجاغرادوش ميقمطوبت هي بيتاچو لجاغرادوش ميعرفوبت ميقمطوبت ميغللوبت يهونه بيت نو بلنال بالهو وربات الحياء رب مالتنا رب كم يلوك علينا صاحب الحياء مالتنا بتكلنا صاحب مالتنا بالبيت يا حياء بالتبيت تهون عليك يا حياء أهل تهون عليك مالتنا أهل الحياء يا حياء بالتبيت يهون عليك مالتنا بزين جديد عند نجر ربه مالت مليك هونه عند نجر عند نجر بالبيت هو مالتنا رب الملك رب مالت بالبيت مالتنا يزي نجر بالتبيت تهون عليك يا حياء بالتبيت يا حياء بالتبيت هنا تكار عليك مالتنا وزينة البيوت የቤቶች ደግሞ ጌጦች ሆነ ይቀመጣሉ። ቤቶች እሚናራቸው ብዙ ጌጥ አለ። ባል ለምሳሌ ቤቱ ላይ ከሚያያቸው ጌጦች መካከል አንዱ ሚስቱ ነች። ቤቱን ሙሉ ማድረግ አመጣብቆ ማለት እሷ ከሌለች ቤቱ ለሱ ምንም አይደለም። ቢጋ ጌጥም ማለት ቢያማምርም ማለት ነው ባዶ ቤት ነው ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala ሊተስኩኑ ኢለይሃ ያለው እሷን አረኝ መጥቶ እንዴት ነው በቁሳቁስ የሚረጋጋው ቀልሙ ማለት ቤት ሲገባ እሷ ከሌለች ማለት ሚስቱ ማለት ነው እሚረካባትና ቀልቡ የሚያርፍባት የሆነች ነገር አላህ Subhanahu Wa Ta'ala አስቀምጦለት ወይም ፈጥሮለት ይያለ ይሄንም ሲያጣ ቀልቡ ያርፍ ማለት ይታጣል። ይሄ ነገር ጠፍቷል ማለት ነው። ባይረጋጋ ቢጨናነቅ አትፈረዱብኝ። ቀልቡ ማረፊያ የነበረውን ነገር አጥቷል። ስለዚህ የቤቱ አንድ ምንድነች ዚና ነች ጌጥ ነች ማለት ነው ጌጥ ይሆናል ነው ወአላ ስለዚህ አውሊያ ኢልኡሙር ወአላ አውሊያ ኢልኡሙር ስለዚህ ነገር ባልተቤቶች ይሆናችሁ ሐላፊነት ያለባቸው በሆኑ ሰዎች ላይ ግዴታ ነው አሉ። አውሊያ ኡሙር ማለት ሐላፊነት ያለባቸው የነገር ባልተቤት በቤት ውስጥም ወልዮች አሉ ማለት የነገሩ ባልተቤቶች አላህ Subhanahu Wa Ta'ala ያስቀምጣቸው ለሚስተ ለልጅ ለእህተ በል እንደውም ለናተ ልትሆን ትችላለህ ባሏ ከሌለ አባተህ ከሌለ። ስለዚህ በነገሮች ባልተቤቶች ላይ ይሄ ጉዳይ በሚመለከተባቸው ሰዎች ላይ ሚነርጃል ከወንዶች አለባቸው አላ ማለት በእነሱ ላይ ግዴታ ነው አይተፈጠኑ ይሄንን ጉዳይ ልብ ሊሉት ማለት ነው። ተፈጠኑ ያስፈልጋቸዋል ጦሊ በለህ ሊሆኑ ይገባል በዚህ ራስ ላይ لذلك ለዚህ በለህ ሊሆኑ ይገባል። ይሄን ነገር ሊነቁ ሊያቁት በደም ሊገነዘቡት ይገባል። وان يقوموا ሊቆሙ ይገባል ማለት ሊዘወትሩ ማለት ነው። قام بهذا ማለት قيام የሚለው ቃል አስለን ለመዘውተር ያገለግለና በዚህ ሊዘወትሩ በዚህ ላይ ሊበረቱ ይገባል። وان يقوموا ሊበረቱ ይገባል በዚህ ላይ بما اوجب الله عليهم الله الناس له جديت ባረገባቸው ነገር ላይ ሊበረቱ ይገባል ማለት ሐላፊነት የሚሰማቸው ሐላፊነት ያለባቸው ባሎች ወንድሞች ሳላቆች ላይ ማለት ነው። ከሴቶችም አልፎ من رعايه الله ያስቀመጠባቸው جديت ያረገባቸው ነገር ምን አለ رعايه አለ አባቂነት الرجل راع في بيته في اهل بيته ومسؤول عنه النبي صلى الله عليه وسلم ወንድ ልጅ ተጠያቂ ነው ስለ ቤተሰቦቹ ማለት ቤተሰቦቹ እህት ትገባለች ቤተሰቦችን ሚስተ ተገባለች ልጆች ይገባሉ ራኢን ጠባቂ ነው ومسؤول عن رعيته ተጠያቂ ነው ከጠበቀው ነገር ስለዚህ من الرجال رجال وجه من الله بل ምንድነው من رعايته ጠበቃን الله ያስቀበ ጠባቂው واجب عندي ነው وامانتي امانه اخذتهمهن ይዛቻቸዋል በአማናት ኢላህ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ሚስቶቻቸውን በአላህ አማና ያዛቻቸው በአላህ አማና ቃል ኪዳን ነው በመካከላይ ከናዝ ሚስት ከሆነች ከአባቷ ስትቀበል ማለት ነው ቀቢልቱ ስትል ማለት ነው ልክ ኒካው ሲታሰር ተቀብያለሁ ስትል ሁሉን ነገር ነው እንም ብለ ስሜታን ወታረካበትን ነገር ብቻ አይደለም ተቀብያለሁ ስትል ሴትነቷን እንዳለ ልክ እናትና አባቷ ጋር ያለች አባትና እናቷ ሊጠብቋት ሊንከባከቧት የሚገባውን ነገር ሁሉ መንገል ልትይር ከሆነ አብራት ይደልና እሷ ጠይቃ አይደለም ሐላፊነት አለበት ልብበት እሷም መብቷን ልትጠይቀህ ይገባታል አሁን ሴቶችም ይሄ ነው ችግራቸው ይሄ መብታቸው መሆን አይጠይቁም ምግብና ልብስ ቢጎል ግን ይጠይቃሉ ምግብ ልብስ ምናም ቤት ቢጎል እናቱ አባቷንም ጠይቃለች ወንድሟንም ለምንድን ነው ልብስ ማትልኩልኝ ለምንድን ነው ብር ማይላክልኝ እኔ እዚህ የተማርኩኝ ተቸግሬ የለ እንዴ ምናምን አረ ግን ለምንድን ነው መታችሁ ማትወስዱኝ ብቻ ለምንድን ነው መንገድ ምሄዱ አላህ እናንተ ላይ እኔ ሐላፊነት አልሰጣችሁ በቃ እዚህ ሄጃለሁ ለምን እንደዛ ማታደርሱኝ ይሄን መብቷን እኮ አትጠይቅም መብቷን ነው አንተም ደግሞ ሐላፊነት አለብህ ተቀበላል አረች አደርሳታለህ በቃ እንዳሽከራ ማለት ነው እንዳሽከራ ይሄድችበት ሁሉ ይሄድክ እንደ ጋርድ ተከተለ መንገድ በተለይ ሰፈር ምትሄድ ከሆነ ታደርሳታለህ ትመጣለህ ይሄን አላህ Subhanahu Wa Ta'ala ያስቀመጠላትን ጋርድና አሽከር ተንከባካቢ አልፈልግም በቃ ያስፈልገኝ ብቻዬን ነው የሚሄደው ካለች እቺ ነብዩ ሰለላሁ ዐለይሂ ወሰለም በአላህ ነው የጨረሻው ቀን የምታምን አይደለችም ብሏል አሰለም ለሚያገኛትም ነገር ተጠያቂ ነች እሱ ራሷንም ጠላለች ማለት ነው ሐላ መብቷን ከምትጠይቀው ሰው መጠየቅ አልቻለችም ቀደም እንዳልኳችሁ ለነዚህ ለጨርቅና ለመሳሰሉት ለማቴሪያል ነገሮች ይጠይቃሉ ለዲኑ ጉዳይ አላህ ላዘዘው ጉዳይ ግን ችላ ነው የሚሉት ቤተሰብ አሁን ሁሉም ቤተሰብ እንዲህ አይልም እንደውም ደስ ሊለው ይችላል እኔ በቀፈራለሁ እቺ ስለዚህ መታችሁ ወሰዱኝ አድርሳችሁኝ በቃ አይ ትራንስፖርት ምናልባትም ከምትልኩልኝ ተቀነሱት ይችላል ይሄን ብታደርግ ሱብሃንአላህ ይሄ አላህ Subhanahu Wa Ta'ala ዲን ጠበቀች ማለት ነው ራሷን ጠበቀች ማለት ነው ይሄ ነው ስለዚህ ሪዓያ ወንዶች ላይ ግዴታ አለባችሁ ወቁት ካለች እናት ካለች ይሄን አንተ ታቃለህ እነሱ አቁማር በቃ አድርሽሽ ልምጣ እኔ አንቺን ጠባቂ ነኝ አላህ Subhanahu Wa Ta'ala ጠባቂ አድርጉኛል በእህትም ላይ ማለት ነው ገብታችሁ አላል እሺ ወአማነቲን አማና ናቸው ወንተ ላይ ሴቶችም ሚስተም ስትወስድ አማና እንዳስቀምጥከው ወለው ለዛ ነው አንዲት ከሰለፎች አንዲት እናት ልጇን ስትመክራት ምን ትላታለች ልጅ አደራሽን ስታገቢ ሙተደይም የሆነ አላህን ፈሪ ሰው አግቢ ለምን ቢወድሽ ተንከባክቦ ግምግም ባድርጎ ያኖርሻል አለቻት ቢወድሽ ከሆነ አረ ቢጠላሽ ከሆነ ቢጠላሽ እንኳን አይበድልሽም አረ ለምን አላህን ይፈራል አሚወድሽ ከሆነ ይንከባከብሻል በደም እኒ ቢጠላሽ እንኳን ቢያንስ አላህን ስለሚፈራ ምን ያደርግሽም አይበድልሽም አማናን እቺ አስፋት ብሎ ቢያንስ ምን ያደርግሻል አላህ Subhanahu Wa Ta'ala ግዴታ ያደረገበትን ነገር ይፈጽማል አንቺን ለመዘለም ለመበደል ጥረት አያደርግም ስለዚህ ይሄ ነው እና አማና እንደሆኑ ልታቅ ይገባል hatta yuslih Allah Allah Subhanahu Wa Ta'ala እስኪያስተካክል ለሁም ለነሱ አንኡሙረ ነገሩን አላህ እስኪያስተካክልላችሁ ድረስ ሁሌም ባንተ ላይ ግዴታ እንደሆኑ ልታቅ ይገባል ويمنعهم من الفتنة حتى يصلح الله لهم الامور حتى غاينو شيء انتن الا نو اوفن حتى زي لا الا لمكنيات نو حتى لعلا تمطالج لغايه تمطالج بلنا لا كنزي لغايه مالك مقرشا نغرو اسك لا مالك مالك حتى ويم دمو حتى لا مندنو لي اند مالك نو مندنو لك الله سبحانه وتعالى من اندالو እነዛ ሙናፊቆች ሙስሊሞቹን ላቱንፊቁ አላ ማን ዒንደ ረሱልላህ ሐታ ይንፈዱ ከመልክተኛው ዘንድ ላሉት አትስጡ ሐታ ይንፈዱ ምን እስኪያረጉ እንትን ምን እንዲያረጉ ከመልክተኛው እንዲሸሹ ማለት ነው እስኪሸሹ አይደለም እንዲሸሹ ነው እስኪሸሹ ሳይሆን እንዲሸሹ ማለት ነው ሐታ ለምክንያት ማለት ነው እንዲ ብለተሰዋል ሐታ እና እስከ አሁን እዚህ ላይ እንዲ ለማለት ነው ለሪዝን የመጣው hatta yuslih Allah al-umur Allah ነገሩን ምን እስኪያረግ ነገሩን ለነሱ እስኪያስተካክልላቸው እንዲያስተካክልላቸው ገብታችሁ አላረ ወየምነعهم اللهም እንዲከለክላቸው من الفتنه كفتنا ማለት ነው الله እንዲከለክላቸው አንተ በዛ ጉዳይ ላይ الله ግዴታ ባረገብህ ነገር ላይ ልትቆም ግድ ይላል قال الله تعالى الله سبحانه وتعالى እንዲው الله يا ايها الذين امنوا انتم امانيوچ ሆይ ብሎ الله አናግሩናል وانفسكم ነፍሳችሁን ጠብቁ አድኑ واهليكم ከዛ ቤተሰቦቻችሁን ናራን እሳትን ጠብቁ እሳትን ራቁ እናንተም ቤተሰቦቻችሁ ወቁዱሃ الناس መቀጣጣያዋ ደሞ ቁዱሃ ማለት ማገዶዋ እዚች እሳት ማገዶዋ ማለት ነው الناس ሰዎችና ወልሂጃራቱ ድንጋይ ወሽ ናቸው ሰዎችና ድንጋዮች ሞለች እሳትን ማለት ነው ድንጋይ እንኳን አይቀጠልም በጣም የሚገርመው ዱንያ ላይ አሁን ብረት እንኳን ሲቀጠል ሲቀልጥ ድንጋይ በእሳት አይቀልጥም ይያንም እሳት ግን ድንጋይ አቀልጣል ድንጋይ አቀጠለች ስለዚህ እነዚህ ድንጋዮች ሰዎች የሚያመልኳቸው ድንጋዮች ናቸው በዱንያ ላይ ማለት ነው እነሱ እና ሰዎች አብረው የምታቃጥል የሆነች እሳት ተጠብቁ አደገኛ ነው ማለት ነው ወቁዱ الناس والحجاره عليها እዛች እሳት ውስጥ ደግሞ እዛች እሳት ውስጥ ማለት ነው የሚገርመው መላእክቱን መላእክቶች አሉ እነሱን አታቃጥላቸው የአላህ ቁድራ ነው መላእክቱን መላእክቶች አሉ እሳት ውስጥ ዛፍም አለ ብለናል አረ መሸጀረተ ዘቁም عام العظيم የመጠኞች ምግብ አለ ሸጀረተ ዘቁም ይባል ዛፍ ይበቅላል የሚገርመው ጀሃነም ውስጥ ያንንም ይመስል እሳት ውስጥ ፍሬ ያለው ዛፍ ማለት ነው የጀሃነም ሰዎች ምግብ እና መላእክቶች አሉ እዛች ውስጥ غلاب ማለት በጣም እርምጃ ሲወስዱ ረህራህ የሌላቸው ማለት ነው። ጨካኝ የሚለው ቃል ለይጂ ሴንስ ስለላለው ነው። እርምጃ ሲወስዱ ረህራህ የሌላቸው ማለት የማያዝኑ ማለት ነው። አላህ ሱብሃነሁ ወተዓላ ወሰዱ ያላቸውን እርምጃ ያለ ምንም መንገራገር ረህራህ ነገር ይከብዳል አረባካችሁ ምናምን አይሉም። غلاظ እንደዚህ ነው። ያላህ ባሮች እንደዛ ሌባ ልጁ ሲቆርጡ እዚህ ላይ غلظ አለባቸው። ጠንካራ ነው። ምንም በቃ የሆነ ምንድነው በአላህ Subhanahu Wa Ta'ala ተእዛዝ ላይ ምን አይዛችሁ ይሸርተት ማለት አይዛችሁ ግላዙን የበረቱ ጠንካራዎች ናቸው ማለት ነው የበረቱ ጠንካራዎች ናቸው ሽዳዱን ማለት ያው ነው ሽዳዱን ማለት ጠንካራዎች ናቸው ግላዙን እንዳልኳችሁ በሚወስዱት እርምጃ ረህራህ የላቸው ሽዳዱን በጣም ጠንካራዎች ናቸው ማንንም አያሸንፋቸው ከሽዳቸው የተነሳ ሸዲድ ናቸው እጅግ በጣም ሸዲድ ከመሆናቸው የተነሳ እነሱን አሸንፍ ይወጣለው በትልበት አይደለም ሲቀጡ ከባድ ናቸው እጅግ በጣም ከባዶች ናቸው አላህ Subhanahu Wa Ta'ala ይሰጣቸው ቁዋ ስለሆነ ነው ላይዕሱን አላህ አላህን አያምጹም አላህ ማአመረሁም አላህ ያዘዛቸውን ነገር አላህን አያምጹም ወይፍዓሉነ ማ ይእመሩን ይፈጽማሉ የታዘዙትን እሰሩ ሁዙሁ ያዙት አላህ Subhanahu Wa Ta'ala ሲላቸው ማለት ነው እሰሩት ሲላቸው አረ ثم الجحيم صلوه ከዛ ጀሃነም ውስጥ ንከሩ ሲላቸው እንደ ተባሉት በሰንሰለት ጣፈልገው ጀሃነም ውስጥ ይወረወሩታል ይነክሩታል አላህ ያዘዛቸውን ፍንክቻዩ እነኚህ መላእክቶች ያሉበት የሆነን እሳት ራሳችሁንም ቤተሰቦቻችሁን ጠብቁ ስለዚህ መታዘንላት እህት መታዘንላት ሚስት መታዘንላት እናት ሴቶችን አስመልክቶ ስለሆነ ነው በተለይ ጀሃነም እንዲገቡት አትፈልግ ማለት አላህ ለዛ ነው ራሳችሁንም መጀመሪያ ከዛ ቤተሰቦቻችሁን ከእሳት አድኑ ከእንዲህ አይነት አስከፊ እሳት ይላል አላህ የሚገርመው አላህ Subhanahu Wa Ta'ala በጣም ብዙውን ጊዜ ነሲሃ የሚሰጠው ለሙእሚኖች ነው በጣም ብዙ ካፍሮችንና ይሁዶችን ወይም ሌሎችን ከመከረበት የበለጠ ሙስሊሞችን መክሯል አላህ ለምን ስለሚያዝንላቸው እንዳይነኩት ወይ ሐዘንኩም الله نفسه አላህ ራሱን እንኳን አስጠንቅቆናል ራሱ ተጠንቀቁ ቅጣት ይከባል ነው ብሎ ማለት ተጠንቀቁ ይሄ እሳት አለ እንዳይነካችሁ ያ አዩሃ الذين امنوا ብሎ ስንት ጉድ የመከረን አላህ ስንት ጉድ መከረናል ሹሙት ቁርአን ላይ ያ አዩሃ الذين امنوا ብሎ አላህ የመከረን ብዛቱን ማለት ነው ብዛቱን ነሲሃውን ያላህ አማኞች ብቻ ማለት ነው ሁሌ እኛ አስማ አላህ እናንተ አማኞች ይያል አላህ አብዱላህ ኢብኑ አባስ እንደሚለው ጆሮህን ነቀል አርግና በደንብ ስማ አላህ ከሆነ ነገር ሊከለክለ ነው ይሁን ነገር ሊያዝህ ነው እዚህ ላይ ጠብቁ ከእሳት ይሉን አትህዲሩ ሚን ባዕዲ አልመላቢስ ስለዚህ ይከሆነ ቤተሰብን ከመትጠብቅበት ነገር አንዱ አንደኛው ልብስ ስለሆነ ወይም ባቡም ስለሆነ ቀጥታ ይሄን ራስ አመጡ አትህዲር ማስተንቀቂያ من بعد الملابس كان دان للبس ألباسات كان دان ألباسات نستنكا جا أيها الإخوة إن أنت وندم وچهوي وندم وچهوي أولياء أمور النساء يسيتوج قده هلا فيوج مالذي يسيتوج قده من ملكات الشيوناج وندوش أنني مثل يوم كتابه ونزله أيها الإخوة أولياء أمور النساء يسيتوج قده بالتبيتي هنا شو مالت يسيتوج هلا في النسيان لباتشو سووش شوي سمو إن أنت وندوش من ملكات لقد شاع عندنا بنقرات الله سيتوج من ملكات سيتوج ليجي نورات شوان سيت ليش تنورش الله سيت تناشت تنورش الله لقد شاع عند بعد الناس برق التسريت والعندان لسوه ذنب وهان عليهم نقروا قلل قلل ولو الله اتشوال قلو تايتو اتشوال مالتنو وهان عليهم قلو تايتو اتشوال لعندان لسوه ذنب تسريت والقلوم تايتو اتشوال اي يلبسوا ملبس ملبس اي يلبسونو اي يلبسوا ملبس اتشو ملبس اتشو قلل ولو تايتو اتشوال اي يلبسوا عفوا أن يلبسوا ليلبسوا ملبس أجو بناتهن سيت لجو تشاتشون ملبس أجو قلل بلو تايتو أجو أنت سرعيتو لهم من لباسا قصيرا أجر لبس أو لباسا ضيقا أباب لبس وين يبينوا مقاطع الجسم قلت أدرقوا يمياسا يهون مقاطع الجسم يسون نت كفلوتشن باتك عليه كفل كفلوتشن فارتصوف دبودي مدمالتن مقاطع الجسم የሰውነት ክፍፍሎችን እንዳለ እዚህ ጋር ጡት ነው ያለው እዚህ ጋር እግር ነው ያለው እዚህ ጋር ዳሌ ነው እዚህ ጋር ሽንጥ ነው የመሳሰሉት እዚህ ጋር እጅ ነው የመሳሰሉት ነገራቶች ግልጽ አድርጎ የሚያሳይ ማለት ነው ያ ከታየ እንዴት አድርጎ ልብስ ይሆናል ልብስ ልብስ እኮ አስለን የዋይ ሰዋቲኩም ወሪሸን ነበር ሐፍረተ ገላችሁን የሚሸፍን ነው አላህ ያወረደው ልብስ ይፈጠራልን ወይም አላህ ልብስ ያለን ማለት ነው ልብስ ሐፍረተ ገራን ካለበሰ ልብስ መሆን አይችልም አስለን ምን ሹሩጥ ሊባስ كلبس مسفرتوش عندي لبس لبس لما ببال مسفرتو مشفن مشفن ياللبسن عكاد مشفن ياللبس كار شفن لبس يبال ولا يولد بلو يسيتو كلبس مسفرتوش عندو مشفن ياللبسن عوران مشفن ياللبس كالذي إهينن يادر قالو يبينو مقاطع الجسم أو لباسا ويدمو لبس من يعلم صوتشون خفيفا سسيونا يسف لون الجسم يميوصف يمي قلت كاركترايز يمي عرب يمي قلت هنا لون الجسم يسون نتن كلر يسون نتن كلر قلت عدربو يمي أسي هنا لبس يا لبس يا لبس وزاري لا يسوج عندها النسوي ذا نظروا تسراي طالق ألا لمنو من المعرض على اللي من نسوه ما لمنو فلنظل وإن الذي يلبس بنات وإن الذي يا سوم على ثنو يلبس بناته سيث لجون كل سيد بيجوتشون ما لبنو مثل هذه الألبسة لأن ذي عينة لبسوتشن سيد بيجوتشن يمي على بسي هولم أو يقرهم عليها وين بزالة أبفرو يمي على رقاتشو مالك يمي على رقات بيت الله شو يقرار مالك يمايك أو ما تشو مالك دمتا شرا عدم الإنكار وهو يقرار عرم يقرار نو عدم الإنكار مالك عند النقر على مقام يقرار نو بتالي دمو الزابوت علي مشاهد كون قال له مالك لمن نقولون إياه هونو زم كالك حالاتي هو نهبة لي لب بلو با إقرار نو يوصده انتبهو بقلب مطلعتنا إقرار إلا إياه نبي صلى الله عليه وسلم منكر يأيسه بملاسو بجيب كلاكل كذا بملاسو يالشال بقلب وارد يالشال يالوث لب بلو فإن لم تستطيعنو فإن لم يستطيعنو أنت يبلاي بوهن كبت رأس لي بوهن كبت بوتها لي مالذنو أنت حالاتي نه لمسال يارب እዛ ቦታ ላይ አንተን አንድም ነገር ሙንከርን አይተህ በጅህም ይንካር ሳታረግ በመላስህም ይንካር ሳታረግ ዝም ብትል ያንተ ዝምታ በቀልብ መጥላት ውስጥ አይደለም የሚገባው ኢቅራር ውስጥ ነው የሚገባው ረሱል ሰለላሁ ዐለይሂ ወሰለም ለምሳሌ አንድም ነገር ዝም ካሉ አይተው ምን ይባላል እሱ ተቅሪራት አይደል ኢቅራር ያረጉት ጉዳይ ነው አይደል ይባላል እንጂ በቀልባቸው ይጠሉት ይባላል አይደለም እሳቸው የበላይ ስለሆኑ በዛ ራስ ላይ አንተ ቤተሰብህ ላይ የበላይ በሆንክበት አንተ ታቃለህ ተብሎ በሚታሰብበት መጥፎ ቢሆን ኢንካር ሊያረገኝ ይችላል ብላ መታሰብበት ራስ ላይ አይደል እንዴ ይሄን ነገር እኮ መጥፎ ቢሆን ኖሮ እሱ ኢንካር ያረገኝ ነበር አይደል ተብለህ እንደምትታሰብ በሚታሰብበት መቃም ላይ ማለት ነው ዝም ብለህ ዞር ብትል ያንተ ጉዳይ በቀልብ መጥላት አይደለም የሚባል ልብ ብለህ ተቀይር የሚባል ይሄን ለይተህ ልናቅ ይገባል በቀልብ መጥላት ይባላል የሚችለው? አይ ከበላይ ናቸው ሰዎቹ አንተ ደግሞ ከበታች ነህ ይሄን ኢንካር ማድረግ አስችልም ዛርእስ ላይ እንጻ ቦታ ላይ አንተ በቀልብህ ጣላ ሙንከረን ተብሎ የመጨረሻው ደረጃ ይሰጣል ወኢላ ግን ሐሳቡ ገብቷችኋል አይደል ልዩነቱ አንተ ታስተምራለህ ትናገራለህ ኢንካር ታረጋለህ ተብሎ በሚጠበቅበት ቦታ ላይ ይሄን ብዙ ዱዓቶች ብዙ ኡስታዞች ወይ ብዙ ትልልቅ ሰዎች ጋር ይሄንን ችግር ሰስተታዩ ማለት ነው በቀልቡ ጣልቶ ይሆንስ አይደለም እሱ በተጠበቀበት ራስ ላይ እሱ መድረኩን ይዞ ይያለ ሰዎች ፈት እየሰሩ ይያየ ዝም ካለ ታዳ እንደምንድነው ኢቲባር የሚደረገው እንደ ተቀይሮ ነው የሚደረገው ስለዚህም አሁን ገብቷችኋል አው ይቀርሁም ወይ ደግሞ ካረጋገጠላችሁ አፕሩቭ ካረጋገጠላችሁ እንደሚፈቀድ ካሳያችሁ በተግባርም በመላስም በአክሽንም በምንም ይሁን ማለት ነው አለይ አበዛጅ ላይ ማለት ነው ፈኢነማ ይልብሱሁም እሱማ ያለበሳቸው ያለው እሱማ ያረጋገጠላቸው ያለው ምንድነው ሊባሰ አህሊ النار የጀሃነም ሰዎች ልብስ ያለበሳቸው እንደሆነ ሊያቅ ይገባዋል ከማ ተሐዛሊከ عن النبي صلى الله عليه وسلم ይከረም صلى الله عليه وسلم ተየውን እንደመጣው حيث قال لك النبي صلى الله عليه وسلم እንዳሉት ማለት ነው ይንፋኒ من اهل النار ሁለት ሰዎች ሁለት አይነት ቡድኖች የጀሃነም ሰዎች ናቸው ብሎ ነው ከዚህ ጊዜ ቀርተናል ይናዲት መስለኝ አላለፈ ነው እሺ ሲንፋዱ ኢና አህሊ النار ሁለት ሰዎች ከጀሃነም ሰዎች ናቸው ብሏል ነብዩ ሰለላሁ ዐለይሂ ወሰለም አህሉ النار ኢንተቢሁ አህሉ الشيء ያንድ ነገር አህል የሚባለው በዛ ነገር ላይ ተገቢ የሆነ ሰው ነው አህሉ الشيء አህሉ السنه አህሉ العلم አህሉ الحجاب ሲባል በዛ ነገር ላይ በጣም ባለቤቶች ናቸው ማለት ነው ይዛች ሀገርም ይሁን ይዛች ቦታ ባለቤቶች ናቸውና ሁለት ሰዎች ከእሳት ናቸው ብሏል لم أرهما اني على ያቸውም ነብዩ ሰለላሁ ዐለይሂ ወሰለም ያሉ بعدو ከሊ በኋላ على ያቸውም ከዚ በኋላ የማይመጡ ናቸው على ያቸውም قومهم معهم سيادو ናር ሰዎች ናቸው ከነሱ ጋር በትር ያዙ ዱላ ያዙ ልክ እንደ ከብቶች ጭራ የሆነ ማለት ነው ያገኙትን ሰው ሁሉ ይወጡበት ሌላኛው ወኒሳኡን ካፊያቱን አሪያቱን ማኢላቱን ሙሚላቱን الى اخر الحديث ሌሎቹ ደግሞ ሴቶች ናቸው አረ ራቁታቸውን የለበሱ ራቁታቸውን ይሁን ማለት እነዚህ ናቸው ካሲያቱን አሪያት ማኢላቱ ሙሚላቱ ራሳቸው የተዘነበሉ ናቸው ከአቅ መንገድ ሌሎችንም ከአቅ መንገድ ያዘነብላሉ ወይም ሲሄዱ ዘንበል ዘንበል እያሉ ነው የሚሄዱት የተወዛወዙ ሰውነታቸውን ቅርጻቸውን እያንቀፈቀፉ ማለት ነው እነኚህ ሰዎች እኔ አላያቸውም የጀሃነም ሰዎች ናቸው ብሏል ነብዩ ሰለላሁ ዐለይሂ ወሰለም ሀከዛቱ ልብሷ እንደዚህ አይነት ነገር ነው አንተ ምታለብ ሰዓት እያሉት ነው ለማን ለዚህ ባንተ ቤት ለሆነ አህል ለሆነ ሰው ታዲያ ይሄን ታለብሳት አለ ለልጅህ ይሄን ታለብሳት አለ ይሄንን ለብሳት ስታይ ዝም ትላት አለ እንደው ብትቆጣህም ብትናገራት ይሻላል አንቺ የጀሃነም ሰዎችን ልብስ ነው የለበሽው ይሄንን አይነት አለባበስ ያላችሁ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም እዛ ሀገር ላይ እንደሚኖሩ ተናግረዋል ብለህ ማለት አልሐዲሰ ሐዲሱን አሟለው ወቀር ሰበከ አኒፈን በርግጥም በቅርብ አልፎላችኋል ይሄ ጉዳይ ፈያ አዩሃል አብ አልሙስሊም አንተ አባት ሙስሊም ሆይ አባት ሙስሊም ለአባቶቻችሁም አሰሙ ይሄን فيا ايها الاب المسلم انت ابات مسلم هوي مسلم يونك ابات مسلم كونك هل ترضى تودالله اندي قال انت تودالله دس يلال انت كون ابنتك انت تكون لجه تفلقالله تودالله وثمرت فؤادك يا انت يا وسط يا لبه فري هولج معناتنو يا لبه فري هولج معنات يا انت قراج اكل هولج معناتنو ثمرت نج فري نج يا عينه ما رفي نج لب بل ልጅህ ማለት ነው ያይነ ማረካ አለች አይደል አላህ Subhanahu Ta'ala ربنا هب لنا من ازواجنا وذرياتنا قرة اعين ያይነ ማረፊያ ማለት ነው አይንህ እንዲ የማይልበት ማለት በቃ እሷን ስታይ መተራካበት እሷን ስታይ ሌላ ነገር ማታስብበት ሁሉንም ልታስረሳ ማለት ነው قرة اعين ማለት አይን እንዳይቀብዝ ማለት እንዳይቀላ እንደምንድነው የሚባለው እንዳይቀላውጥ ነው የምታረገህ ማለት ነው ግን ተናር እቺ ልጅህ እንዲህ እንዲህ ምታረጋት ልጅህ ምን አህል النار እንድትሆን ትወዳለህ እሳት ውስጥ ልትከታት ትፈልጋለህ አይደለም በአከራው እሳት ዱንያ ላይ አንድ ጣቷን እሳት አንድ ጣቷን እንቅፋት አንድ ጣቷን የሆነች ነገር እንደው እንድትዋጨራት አትፈልግም ይታወቃል ታዲያን ትወዳላት አለ ሀል ተርዳ ትወዳለህ ወይ አንቱል ቢሳሃ ሊባሰን ልታለብሳት ልብስን ተተዓራ ቢሂ ምን الحያ የምትራቆትበት ይሆን ከሃያ አራቁቷን የምትሆንበት ተተዓራ ከሃያ የምትራቆትበት የሆነ ልብስ ታለብሳታለህ ما عن الحياء من الإيمان. حياء كإيمان كمهنوغا حياء كإيمان أكل إيمان عندك في الكمهنوغا تهته لجه نسته كذي لبس كحياء لبس عند التراقوت تفلق على الدبابين بالتوتا هل ترضى تودى الله لابنتك لسيت لجه تودى الله تالى أن تعريدها للتاكربات كما تعرض السلع عندما تكرم مالتنا السلع سلعة نميلو قال جمعونه شقط وجه مالتنا شقط وجه عندما يكربوت مالتنا كما تعرض عندما يكربوت عندما يكربوت لشو ديسبلي عندما يدربوت مالتنا ايه سلع مالت يس يجا مدنو شقط شقط عندما يكربو مجملة يتواب اتشونا تكبابتا تتعرارقا عارل بوه نگر تسقاق لا سقاق لو تمام روار جامو منو منو لشياچ يقرب نگر اندي هونو ني يقربوار لك اندزي اكسبوز ديسپلي اندي يدرغو انتم سيته اهت لجهن اندي لتاقرب تفلقال لغبيا لمان غبيا لزوم لغابچا غبيا اكو ادل لزموت غبيا لزموت غبيا اند زموت قاف اقرباتال ايكو مالتم لبلو اندي سو كفته سلالا قوم كات ادل بيي سفرو يالله بيي اكباب يالله بيي تمرت بيتو متگني ار አደረካን ማለት እኮ እቺ ለሸቀጥ የቀረበች ቃል ዝም ብሎ ሸቀጥ ማለት ነው በየትምርት ቤቱም ትኖር አይደል በየገበያው ማለችላችሁ ምን ያቀርብካት እንደውም ባለሱቁማ ሱቁ ብቻ ያስቀምጠው እቃው ከዚህ በላይ ያቀርብካት አንተ በያሉበት ትገኛለች ብለህ ማለት ነው በየቦታው አይደል በየቦታው በደረሱበት ልታደርሳት ማለት ነው አድርገን ያቀርብካት ሐቂቃ ነው ሱብሃንአላህ ይሄን ታረጋለህ አልተርዳል ቤትካ አንተ أن تعرضها كما تعرض السلع مجملة فاتنة مجمل هنا فاتن هنا فتان هنا سويت لك أروى تدرقى مالتنا المثال مكينة أخو هنا سيتي لتفو بتاي سيتنا مكينة أخو يقنن موبايل من دزا سيتي لجمع تستوقع لمن اتشي سويت متفتن سلونيش مالتنا يهونا نقرم بتاي بوز بوتا سويت لك أروى تالي واندوش ني قبيع جبت بوتا مونو كتاوكا زاوة تالي سيتي لجمع تكمل أنت دمو بلتكونك سيت اللي تبثن تتا وين دي اللي بث مفلق الناس لمن داس كمتو سلم التاك مال من الميون كوبي بيت الميون متبرجة متمرد وانا اس كمتو كونا يهون انبوت علي الناس لزي على ما اس كمتو اتن سيت ما وقع اللي بانت ما نلي سبون داس كمتو والد وما ربيتو جلي يمس اسلو تنيو يمي اس كمتو سيتو جلو لمن ايه وندو جلو اندو جلو بيت تاوك الوك وندو جلو قلوات جلو تأثير الناس الدر مهنو ይታወቃል ሴት ጸጉር መታስተካከል ከሆነ ዛጋ ድርሽ ማለት ይመስላል እንዴት አንተ ሴት ያሻሸች ጸጉርን ትሰራለህ ከዚህ ይሄ እጅግ በጣም ሙስሊም የሆነ ሰው ወይስ አይዳፈርም ሴት ካለች መግባት የለብህ ምክንያቱም ልትቃ እሷ ልታሸህ ነው አረ እንዴ ስለዚህ ሀከዳ ትዕረዱ ወለ ሐኪም እንኳን ብትሆን ማለት ነው ልብ በል ዳሐኪም እንኳን ብትሆን ضرورة ካልደረሰ በስተቀር አይቻል ضروره قال درسه ضروره من اندهونه ደግሞ ፍላንትን 40 ላይ ተነጋግረናል አንድ ነገር ضروره ይባለው መቼ ነው ያለሱ ሌላ አማራጭ ሳይኖር አይደል محرم የሆነ ነገር በضروره ሊፈቀድልህ የሚችለው ያለሱ ሌላ አማራጭ ሳይኖር ሲቀር ነው ሌላ አማራጭ ካለ ضروره የሚባል ውስጥ አይገባም ጭራሽ ሌላ አማራጭ ሳይኖር ኢንተቢ ሁለተኛ አንተ በመታመጣው ነገር አሁን ضروره ነው ብለህ በተጠቀምከው حرام ነገር ማለት ነው ضروره ነው ብለህ حرامውን ተዳፈርክ አማራጭ የለም ብለህ ማለት ነው ያ የምታስበው ልታስወግድ ያሰብከው ችግር መወገድ መቻል አለበት ችግሩ የማይወገድ ከሆነ እና ሌላ አማራጭ ካለ ሁለቱ መስፈርቶች ካለ ነገሩ ضرورة አይሆንም ጭራሽ በቃ እና حرامን ነገር حلال አድርጎ መጠቀም ፍጹም አይቻልም ምንም ነገር ምስጥ ማለት ነው ይሄንን ምንም ምንም አድርጎ አስቀምጦታል ሌሎችን ዑለሞች ይሄንን ያስቀምጡ እሺ ስለዚህ اني لشكت فاتين هنا لتكرب تفلق الله فاتينة يتعلق بها لكورا نبات بالصلاة مالذن نظر كل سافل رزيل نظر كل سافل رزيل نظر ايتا كل بالصلاة بكورا يندي اللي اتفنا متفلقه كل سافل سافل مالذ ورادة ذكة ثانية مالذن ذكة ثانية ذك ذكة ثانية الله رب ዝቅተኛ ማለት ምንድነው ዝቅተኛ ገብታችኋል አናሳ ማለት ነው አናሳ የሰው አናሳ አለ አናሳ የሰው አለ ልብ ብሎ የሰው አናሳ እንጂ አናሳ ብሔረሰብ የለም أناسا بيبال بهرا سبيل لم لبرو لمن الله سبحانه وتعالى دين يازو سويتشن كفي رجال دين يازو يلازو سويتشن ذكي رجال بكم هينو بس الوارن لم ما أمننا من بطع به عمله لم يسرع به نصبه عند سو سرا ودها لازل يتوت لا قادر قبت مالتنا سرا ودها لازل يتوت بوسا وده في دامته هينو سلذي يسو قنز كتنيال الله سبحانه وتعالى لقد خلقنا الإنسان في أحسن التقويم ثم رددناه أسفل السافل سافل يوم سافل مالتين يسو لجو تشين يلاك أدرق فترة يتوال الهلال كذام الله نمشيلو على التازز نمشيلو والرد دارك يتوال له لالله وردت بتالي نبي صلى الله عليه وسلم بتتعرى الرسول الله ستفيب بتانه قديت هذا القول وجعل الزلة والصغار إنه كل سافل والرد قشاشة هنا هلو أيتا رزيل النزان رزيل انت مسافين لهم سافل رزيل بلون يفسرون رزيل مالت والرد مالت يعني نو ذكة ثانية مالتنا صوف لين لو ذكة كمالت قاس لين لو ذكة ثانية والرد هنا سو أيتا هلو بس على اندي عرف تفلق الله إياكي ملكتنا هل ترضى تود الله أن تخرج من عادات من عادات أسلافك كسلفوتك كقدمتوتك عادات نماذ هنيتا بهل اندو التوتا التي من آداب القرآن يأتي عادات مالك إيه سلفوتك كقدمتوتك عادات ماله يتنيون مسألة آداب القرآن هونو يقرآن سرعات هونو مالبنو والسنة يسنة سرعات يهونو عادات لمد اندو التوتا بيتفلق الله إلى عادات قوم ولذين السويت لمد ولذين السويت كالتر ولذين السويت بحال عند توت أبه تفلق الله النظام على ثمان نجوم أخذوا عندنا عادات قوم أخذوها يازوات يهونوا مالتنا عاداتهم يازوات يهونوا مالتنا أخذوها يازوات هوا متملس ود عاداتهم لما داتشون كالتراتشون يازوت كيت مسألة من اليهودي والنصارى لذين السويت لما داتشون يازوت مسلم بيهونوا مالتنا አለባበሳቸው ስታይላቸው ስታይ አጠማጠማቸው ስታይ ሴቶቹ ከየትም ያመጡት እንዳይመስል ከሰለፎቹ መንገድ አሰው ወጥተው እነሱ ካይሁዶች ነው ያመጡት ወይ ከሆኑ ዘፋኞች ነው ያመጡት ምን አዳት እነዛም ያዙት አخذوها من اليهودي ካይሁድ ነው ያዙት ወነሳራ ከነሳራ ከክርስቲያን ነው ያዙት ወይ ወሰልዩን ከጣውታው ያን ነው ያዙት وعابد الطبيعه عابد الطبيعه እነዚህ ጠቢዓ ማለት ايه مورال هلينا الناس يقول لجوش تيقبال طبيعة مالت ايه يسوي لجوش فلاقوت مالت مورال يبال لغا على مورال كوني سيشين تاقال لجو هلينا فرد يبال هلينا فرد ويم هلينا يبال لغا على طبيعة كو مالت يسوي لجوش تفطرون يفلقون لغا على يا مالت فيزيكسم طبيعة يبال لغا علم الطبيعة مالت فيزيكسم مالت بيوني سلال ناتورال فاينسم من نزو ومساك عالم علم عرض الطبيعة كتبالا جو فيزيكسنا ويم جيوغرافيكالي هنا تمرتنا فلذي ايه يسو لجوج نيتر يسو لجوج تفطرو يازو من اللي مورال حلينا من امن يميلو نقرال وكاتاتيون كالزان يازوت كالوجيك مالتنا كفلسفنا مالتنا كساينس مالتنا ايه هون لجوج تيقبال عطاقالا يزي نقر يزي هيدا التمساسة نقروش عملاك عملاكوش ناكي سوكوش عابد الطبيعة مالتنا زي ناكي ساينسنم بلو ليناچونم بلو مورالم ميوتن رايت بلو مورال رول يميبال الارض يلم دي مورال يميبال مورال يميبال الارض لك هي مورال هي نجر طه ادلم يلوال ده حقهم فاي يكلكل يميبال حقالا الناس مورال بلو مياسبوت نجر الله يعني لو اندمن مياسبوت الناس يزي املاكي ناتشو هي بقى طه ادلم الناس مورال هون سيتليج اند مورال حقاچو اند هلينا سياسبوت سيتليج كوندغا اكونج ወንድ ያለበት ሁሉ ትውላለች ወንድ ያለበት ሁሉ ትውላለች ይሄን ግን አታደርገኝ ወንድ ያለበት ሁሉ ትውላለች ቢሉ አይችሉም አላህ Subhanahu Wa Ta'ala በተፈጥሯቸው በቃ ሴቶችን ሴት አድርጎ እኛን ደግሞ እኛ አድርጎ ወንድ ወንድ አድርጎ ፈጥሯል እኛ እነሱን መሆን አንችልም በንፈርጥም ብንነሳም ማለት ነው እነሱም እኛ መሆን አይችሉም አበቃ አላህ Subhanahu Wa Ta'ala يخلق ما يشاء ويختار አላህ እንደፈለገ ነው የሚፈጥረው እንደፈለገ ይመርጣል አንቺ ሴት ሁኚ አንተ ወንድ ሁን ብሏል ይሄ ሁሉ ደግሞ ለኛ ምርጫ አለን እንዴ አረ አለኛ አላህ Subhanahu Wa Ta'ala ምርጫ የለንም ለኛ ምርጫ እንደሌለን ነግሮናል ስለዚህ አላህ ለአላህ Subhanahu Wa Ta'ala ምርጫ ተስማምተን ሁሉንም ተቀበለን እንላለን እነዚህ ሰዎች ግን ያደሉም አሙራቸውን ሞራላቸውን ይመሳሰሉትን ባሪያ አድርገው አማ አለምቱም አታቁም እናንተ ሰዎች እናንተ አባቶች ልጆች ሁሉም ሴቶችም ግን አታቁም ታቃላችሁ አናው ላይ القوم الذي سوج انتم تزمنو متلوچو الذين انزا غرقوا يسمطوا يهونوا في بحر هذه المدنيه الزئيفه مدنيه الزئيفه مالت المدنيه الزئيفه مالت فورجيت سيفيلايزيشن مالت مدنيه مالت سيفيلايزيشن مالت كتمينت اند مالت اربانايزيشن نو نام متلوچو كتمينت تاقالچو ارو ወይም ግን ስልጣኒ ማለት ነው ለዚህ ፈለገ በዚህ ስልጣኒ እንዲቀጥታ ከተማ ውስጥ መግባትና ከተማው ኖር ሳይል ስልጣኒ ያም ስልጣኒ ደግሞ ምን አይነት ስልጣኒ መሰላችሁ እነሱ የሰመጡበት ማለት ነው ዛኢፈቲ ዛኢፈ ማለት የውሸት የሆነ ፎርጅድ የሆነ ማለት ነው ፌክ የሆነ ፌክ የሆነ ስልጣኒ ስልጣኒ የሚመስል ብልቅልቅ የሆነ ዓለም ማለት ነው ሸዋጅ የሆነ ፎጋሪ የሆነ ዓለም ነው ልብ በሉ እነሱ ያሉበት ስልጣኒ ይሄ ነው እኛ ግን በደንብ አልገባንም እንጂ ሐቂቃው ግን ይሄ እነሱ ያሉበት ስልጣኔ ይሄ እነዚህ ምን ላንማረክ መማረክ የለብንም ምን ቀልባችንን መጣል የለብንም አንዳንድ ምን الاسلاميين ወይ المنتسبين الى الاسلام ልክ እንደ መንገዳቸው መንሃጃቸው አድርገው ይዘውት የነሱ ሙድ ሁሉ ይመቻቻል ቻናላቸው ብቻ ልክ እነዛ የካፈሮቹ ቻናል አቀራረብ ዳዋ አደረራጋቸው ኢንተርቪው አደረራጋቸው የባል ፕሮግራም ሲያዘጋጁ ምናምን ስታይ ማለት ነው እንደው ቀንተው ሊሞቱ ነው እንዴ ተላለ ኮርጆው ሊሞቱ ከነሱ ምን ስለሆነ በእነሱ እይታ ያ ዓለም በጣም ስልጥኗል ስለዚህ ሁሌም የነሱን አይነት ምን ማወር ይፈልጋሉ አክት ማድረግ ይፈልጋሉ ልብ ብለህ ያጥናቸው አጣው አይደለም ግን ምን ይደረጋል ያው መቼም አላህ Subhanahu Wa Ta'ala ኒዕማውን ኒዕማነቱን እንዳያቀ ያረገው ሰው የሰው ደጅ መጥናቱ የሰው ደጅ መልከስከሱ አይቀርም እና ይሄ ስልጣኔ ብለ ያዙት ፎርጅ ስልጣኔያቸው አታቁም እንዴ انا علمت ما انها هؤلاء القوم الذين غرقوا في بحر هذه المدنيه الزائفه واكتسوا بهذه بهذه الاكسيه واكتسوا يلبسوا يهونوا ማለት ነው بهذه الاكسيه بالنزي لبسوች ማለት ነው العاريه راقوتي يهونوا لبسوች راقوتي اراقوتي يهونوا لبسوችን يلبسوا يهونوا አታቁም እንዴ انا علمت አታቁም እንዴ አሁንም አንሆሙ الان እነሱ ዛሬ ላይ ማለት ነው ያኑነ ምን ወጣአتها ዛሬ ላይ እነሱ ትኩረት እንዳደረጉ እንዳስጨነቃቸው እንዳሳሰባቸው ማለት ነው ያኑነ ማለት ትኩረት ያደረጉበት ያሳሰባቸው ሐሳብ እንደሆነባቸው አታቁም እንዴ እሺ አነ የሚለው ወይም አነ የሚለው ቃል ምንጭ ነው ይላሉ ያኑነ ትኩረት እንዳደረጉ ትኩረት እንደሰጡበት ፊታቸው ወደዚህ እንዳዞሩ አታቁም እንዴ ይላሉ ምን ወጣአቲሃ ከሷ እንትን የሷ ስትረስ የሷ ጫና ትኩረት እንደሰጡት ለፊት ለዚህ ጫና ማለት ነው ይሄ ምንድነው ይሄ ስልጣኔ ተጨንዋቸዋል ራሱ ከዚህ ስልጣኔ ጫና በራሳቸው ቢዚ እንደሆኑ አታቁም አሁን ትኩረት እንደሰጡት ምን እናደርጋውን ብለው ማለት ነው መፍትሄ አጥተው ሲጨናነቁ ታይሆናል والله ልብ በሉ ይሄን ልብ በሉ ዛሬ እነሱ ስልጣኔ ነው ብለው የሚያስቡት ነገር መጨረሻ ላይ ሲያስጨንቃቸው ታያለች። የትም ሳትሄዱ ምናልባትም አከባቢያችን ያለን ሰዎች ስልጣኔ ብለው ያዙትን ነገር እየቆዩበት እየገፉበት ሲሄዱ ከኋላው ማአት ችግር ወልዶ ያንን ችግር ማጥፊያ ሶሉሽን እና መፍትሄ ሲያጡ ታያለች። በቃ ግራ ገብቷቸው ማለት ነው። ምን ያርጉታል ትውልዱ? አንዴ ስልጣኔ ነው ብለው አሸከሙት። አረኝ ወሻሽ የሆነ ነገር ከዚህ ሃይማኖታዊ ከሆነው መንፈሳዊ ከሆነው ዲናዊ ከሆነው ራእይና አመለካከት እንዲወጣ ነው ከዛ በኋላ ፈለግጣል ሊይዙት ሚይዙት ቢጨምጡት እንስሳ ይሆንባቸዋል እንስሳ ሰው ሳይሆን አውሬ ከብት ይሆንባቸዋል ስለዚህ መጨረሻ ላይ ስልጣኔ ነው ሲሉት የነበሩት ነገር ገና አሁንም ጭንቀታቸው ነው ስትረስ ይሆንባቸዋል ወጣአቲያ ማለት ስትረሷ ትኩረት እንደሰጡ ለስትረሱ ትኩረት እንደሰጡ ለጫናው ትኩረት እንደሰጡ አታቁም እንዴ وانهم يتمنون انسوكو يمنيالو اين اتاكو يمنيالو الخلاصه مطراتن ማለት ነው الخلاصه من رجسها كزي كسلطاني واقوشاشا ማለት رجسها ومتملسو المدنيه الزائفه دي اتي فورجي ديوني سلطاني ማለት ነው كسوا قوشاشا مدان النموطات ياسبو يمنيو مهونن اتاكو مني جمتاش على راس ገብታችሁ አልገባችሁ አልገባችሁ ልትገቡ አው አው ብቻ ነው ድምጽ እንሰለም ይርገመው ነው ገምታችሁ ዝም ነው እሺ ለድገመው አማ አለምቱ ባላወቃችሁም ግን እናንተ ሰዎች አንሃ ኡላይል ቀውም እነኚህ ሰዎች እነማን አይሁዶችም ነሳራዎችም መጁሲዮችም ሌሎችም እነሱንም የተከተለ ሁሉ ይገባል الذين غرقوا الناس يسمطوا يهون في بحر هذه المدنية الزائفة يسمطوا بذي بحر مالذنو ايه بحر بحر انو بحر بحر انو مدنية زائفة مالذن دنو بلنان يوشد سلطان يار ايه يوشد يهونج اسم الساي يهونج سلطان يوست يسمطوا واكتسوا بهذه الاكسية بذيك لبس يلبسوا ايه اللبس يلبسوا مالذنو العاري عراقوت يهونج مالذنو ايه ልብስ ነው ራቁት ነው ግን ራቁት የሆነ ልብስ ማለት አራቋች የሆነ ማለት ነው ተለምሶ ያልተለበሰ ልብስ ስለላለ አማ አለምቱም አታቁም አሁንም انهم الان الناس ዛሬ ላይ يأنون من وطأتها من وطأتها الناس ትኩረት እንዳሳብ ትኩረት እንዳደረጉ ከሷ ምን ማድረግ ስለ ተራሷ ትኩረት እንዳደረጉ ጭንቀታቸው እንደሆነ ጫና እንደፈጠረባቸው ምንዋ ከሷ ስትረስ ማለት ነው የፋስተረስ ጣና ፈጥሮባቸው ምን አድርገዋል ትኩረታቸውን ስቧል አረን አሳስቧቸዋል ማለት ነው ገብታችኋል አልገባችሁ ገብታችኋል እሺ ወአንዶ ነው የተመነው ነው እነሱም ደግሞ ይመኛሉ الخلاص مطراته من ريشها ቆሻሻው ማለት ነው ከሷ ቆሻሻ ለምን لانهم عرفوا غايتها ምክንያቱም እነሱ አወቁ መጨረሻዋን ሄዳ ሄዳ የት እንደደረሰች ሄዳ ሄዳ ራቁት አረገቻቸው ሰለጠንን ሰለጠንን አሉ አሉና መጨረሻ ላይ ሲያዩት ሰው ሁሉ ምን ሆነ ራቁት ነው ሆነ ሰው ሁሉ አውሬ ሆነ ሰው ሁሉ በخبر ምን የሚሆን የሚጨፋጨፍ ሆነ እናቱን ገዳይ ሆነ እናቱን የሚገናኝ ልጁን የሚደፍር ሆነ አረም ልጁን የሚደፍር ሆነ ምን ይቀመን ቀረው ገብታችኋል አረ ከልጁ የሚያረግ ሆነ سبحان ربي سمعته بذنيا والله بجوري سمعتله በሬዲዮ ሲነገር መኪና ውስጥኝ ማለት ሳይቅ ሳይታወቅ ሴትዮዋ ልጁ እናቱን ታቃለች ይገርመው ማለት ነው ለረጅም ጊዜ ተደብቋል ሰውየው ከማን አርግዞ ከልጁ ማለት ነው ከወለዳት ልጁ ማለት ነው ተማሪ ከሆነች ልጁ ስለዚህ እዚህ ያደረሳችሁ ምን ምን ይቀራችሁ ሰዎች የይስልጣኔ ነው ብለው አወቀም ብለው ያላህ ስብሃነ ወተዓላ ነህግና ዲን ተሰውት ሲያወቁ ህኩም الجاهልያን ያዙ ይህ ህኩም الجاهልያ ወንጀልን ሊቀንስ አልቻለም እንጂ ወንጀል ያበረታታል ተባለ ያረኝ ሰው ሌባ ይበዛል ብትል ሌባ እንጂ በየጊዜው ይፈላል ይጨምራል ዘራፊ ይበዛል ገዳይ ይበዛል ግድያ ይበዛል ለምን ሊወሰደው ማረሚያም ይሁን የሚወሰደው እርምጃ አላህ ሱብሃነሁ ወተዓላ የሚፈልገው ነው ማስተካከያ አይደለም አፍሉል አርደ بعد اصلاحها ስለዚህ ነገሩ ከኔ ቸከሙት በላይ ሆነ ልብ ብሎ ይሄን እያንዳንዱ ነገር ላይ ያላህ ሱብሃነሁ ወተዓላ ሸሪዓ የሚخالፈን ሰው ዛሬ ላይ ሰንጥነናል ብሎ የሚያስቡትን አስተሳሰብ ፖለቲካዊ አስተሳሰብም ይሁን ኢኮኖሚ አስተሳሰብም ይሁን ልብሉ ሌላም አስተሳሰብ ሳይንሳዊ አስተሳሰብም ይሁን ልብ ብላችሁት ሸሪዓውን የሚጻረር ከሆነ ነው ያልኩት መጨረሻ ላይ መውጫ መግቢያ ያሳጣችኋል እሱ ራሱ ማለት ነው መሄጃ መግቢያ መውጫ ነው የሚያሳጣኝ مخالف ከሆነ ማለት ነው ይሄ አላህ ሱብሃነሁ ወተዓላ ህክማና ሱና ነውና ይሄንን እነሱ ይደረሱበትን ደርሰውበት አውቀው አስጨነቋቸዋል አንደውም الان ዛሬ ላይ እነሱ ጨንቋቸዋል በሽታው ወስቱ ሁኔታው አስጨንቋቸው የሚገቡበት የሚወጡበት ሲጠፋቸው ድረስ እነሱ ራሳቸው የፈቀዱትና ስልጣኔ ነው ብለው ሲያስቡት የነበረው ነገር ማለት ነው። ምንወጣቴ ወአንሁም የተመነውን الخلاصه من رجها لانهم عرفوا غايتها ምክንያቱም እነሱ አውቀዋልና መጨረሻውን ወጀነው ثمراتها السيئه ወጀነው አጭደዋላ አጭዱ ثمراتها السيئه መጥፎ የሆነውን ፍሬውን አጭደዋል አረ የዘሩትን ያጭዱ ምን አዘሩትን ኪታ ይደሉ መጥፎ ትውልድ ከዘሩ መጥፎ ትውልድ ያጭዳሉ አረ ነው አይደለም ይሄ ነው አንተ መጥፎ ልጅ ኮትኩታ ስታበቃ ያላህን አቅማ ማያቃ ልጅ ኮትኩታ ማለት ነው ሞዘኔ ቢሰድብህ ቢመታ አይገርም ባክ ዞር በል ቢልህ ማለት ነው ምን ታቃለ መብቴ ነው ቢልህ ከሱ ያስገረፈ ያሳስረ እንደዛ እኮ ልጅ ዛሬ ከሱ አባቱን ያሳስራል ገረበኝ ብሎ ተቆጣኝ ብሎ አረ ስልጣኔ ሆኖ ማለት ነው ተቆጣኝ ብሎ ፖሊስ ይጣራና አባቱን ያሳስራል ከዛ ፍርድ ቤት ቆሞ ይከሰሳሉ እንዴት ነው ያረከው እንዴ ብሎ አባቱን ይከሰሳል ስለዚህ አንተ ስልጣኔ ብለ ያሰብከው እና የተስማማህበት ነገር እኮ ነው ቤት ይመጣው ግልጽ ነው አይደል? ስለዚህ መዛ መዘሩ መቀረሻ ላይ ፈሬዋን አጭደዋል። የዘሩትን ያጭዱ። እያንዳንዱ ለሚፈጠርባቸው ችግር ማንንም እንዳይቆሱ ራሳቸውን ይቆሱ። አመለካከታቸውን፣ አስተሳሰባቸውን፣ ፊሎሶፊያቸውን አጠቃላይ ፍልስፍናቸውን ምን ያርጉ ይውቀሱ። ይሄንን ፍልስፍና የተከተሉ ሁሉ ማለት ነው። ለዛው መጥፎ وبئس الغاية يكفى مشرشان وبئس الغاية يكفى مشرشان ما وصلوا إليه يدرسوا بثنا قرم عليهم يكفى مشرشان انديت يكفى مشرشان انديت انسساد الرقاتشو انديت يكفى مشرشان يدرسوا سبحان الله موجع مذبعون المياسات طيبون مدرشا من دلنو مشرشان مالهم من يعربو تال اهينو يعفروتن دولت يعصبوتن يقنبوتن معبرسب يقنبوتن بيتسب የገነቡትን ያፈሯቸው ሴቶች ህፃናት ልጆች እንዱሩም ተመልከቷቸው ጋያቸው እንዴት እንደሆነ ገና ኢላ ማሻአላህ አላህ ከፈለገው ድረስ ይሄዳል ገፈቱን እስኪቀምቱ ድረስ ማለት ነው ስለዚህ ይሄን ልታስቡላ ቆም ብላችሁ ልታስተነትኑ ይገባል አይሁል ሙስሊሙን ማለታችሁ ነው ወቢእ ተሰመረቲ እንዴ ተከፋችሁ ፍሬ ነች እንዴ ተከፋም መጨረሻ ነው ማለት ነው ማ ጀነሁ ያጨዱስ የሰበሰቡት ነገር ማለት ነው ለአንፉሲህም ለራሳቸው የተፈሰቡት እና ያጨዱት ምንኛ የከፋ ዘር ነው ምክንያቱም የዘሩት እና ያጨዱት ወኢዛ ለም ንቃውም አይሁል ኢኽወቱ ወኢዛ ለም ንቃውም ይሄንን ቻሌንጅ ማናረክ ከሆነ ሙቃወማ ማለት ቻሌንጅ ማድረግ ማለት ምን ማለት ነው በአማርኛ መቃወም መቃወም ምን ነው ድምጻችን ይሰማ እሱ ሙቃወማ ይባል እሱ ረብሻ ነው ይባል እሺ ሙቃወማ ምንድን ነው? ሙቃወማ ቻሌንጅ በአማርኛ የሚነግረው መቋቋም መቋቋም እና እሱ ተብረም ሊሆን ይችላል ተጽዕኖ ማሳደር አው ይሻላል ይሄንን ተጽዕኖ ማሳደር ካልቻለ ቻሌንጅ እናንተ ልትታችሁ ችግር የለባችሁ የዚህ ቋንቋ እ መጋፈጥ አዎ ኦ መጋፈጥ እንደሆነ አህሰን ከዚህ ነው ጀዛከላህ ኸይር እሺ ይሄንን ካልተጋፈጥነው አይሁል ኢኽዋ እናንተ ወንድሞች ይሄንን ካልተጋፈጥነው አሉ በቀልባችንም በመጥላት አስተሳሰባችንን በማረም መጀመሪያ ለዚህ ጉዳይ ያለን ቦታ ደረጃ በማስተካከል መጀመሪያ ይሄ ነው መጋፈጫው ማለት ነው ከዛ በኋላ ምን ይችላል ሰው በዚህ በማስተማር ይሄንን ያላህ ሱብሃነሁ ወተዓላ ዲን ለሰዎች በማድረስ በተቻለን ባገኘነው አጋጣሚ ሁሉ ይሄንን አስተሳሰብና አመለካከት ቻሌንጅ ማረጋለን ነው ብለን ማለት ነው ትክክል አይደል? ለምን? ከዚህ አንጻር ሰብአዊነትን ይጻረራል። ከዚህ አንጻር ከሰውነት ባህር ያስወጣል። ከዚህ አንጻር ሰዎችን ሰው ከመሆን ተርታ እንስሳ መሆን ተርታ ያስገባቸዋል ብለ ምን ማድረግ ያስፈልጋል? ስለዚህ ልንጋፈጠው ይገባል። አይሁል ኢኽዋ ሃዲል እሺ ለምን ቃይም አይሁል ኢኽወቱ ሃዲል አልቢሰቲ እነዚህ ልብሶች ونمنع كالتقاوم من معناته لم يميلوا ذي ميطال ونمنع منها كسام كالكلكلن معناته بناتي بناتنا سيتوچاچنن معناته وداف فسوف ودفيت برغطينيت معناته تنتشرو تسراچالچ في بلدنا بهاجراچن اند هاجر كونه ببيتاچن اند بيت كونه بسفراچن اند سفر كونه بغبياچن بجماعاچن اسب يفلكون سلازي في بلدنا بهاجراچن وتعم الصالح والفاسد لببل تاتقاللالج تاكاتتالج تاطلقلقالج تعم تاطلقلقالج الصالح والفاسد طرون مدفونم تاتقاللالج بيت ياندان نغا تغبالج كناري لك انداسات معناتني ان اطفا ان اطفاتها كاطفاهات معناتني كناري لك انداسات نو مثال ان اطفاتها كاطفاهات معناتني من اول امرها كما جمراو غنا كمنشوا كطفات معناتنو انداتنو كما جمراو كطفات معناتنو قديت عليها اسوان تطفا قديت عليها معنات فكسمات الله معناتنو قدا عليه جدله معناتنو اسلم بقال درجه قدا بعلا كتشغغر جدله معناتنو توكزه موسى فقدا عليه فتاونا جدله معناتنو قدا بعلا كتشغغر مجدل معناتنو انا دي جاك فكسمات الله اول امرها قضيت عليها ونجوت منها كسمت دناله مجمراو نو كاكسمكات معناتنو وين تركتها كتوكات كن تستعير من تقول الله يتكتع تقول الله التهمة إتي يسات فن التاري يسات فن التاري وعم على فنو وين دمو إتي بيجتها يتفلق قبت يلبسو شبهاتنو إيه يسات تستعر تسرج الله تبتن الله مالتنو ما حولها زوري أهول لي اللون مالتنو كزوري أدق لالي اللون تنكاك الله تسرج الله تكتع تقول الله مالتنو تكتع تقول الله مالتهم مكتعتن تكتع تقول الله ما حولها ولم تستطع إني أتكلم مع مقاومتها الصانة مجافة أتكلم كزيوالا ولا الفرار منها أرى مجافة بشار لم شاشتهم لام لتبت الأتشاشم فساتو أخفنا يا رجع عبرو عن لزانو تقروا مجمرا أنبي كالك نبي صلى الله عليه وسلم إيه المعيدة مستاريخة ناقراس إندا سووتش إندا سفين على إندا تسافروا سووتشنو اتعطت عطعلونا عن تنانتا كسر هدو إني أدوه كلاين نونا لن أقول የላይ ነው ጋር ውሃ አለ መጠጥም አለ ይጣጣ ነገር ከላይ አለ የሰረኞቹ ደግሞ መጠጥ የላቸውም ስለዚህ የላይኞቹ መጠጥ ስለማይሰጡ ወይም ደግሞ እነሱ ጋር መጠጥ ይሄን አፍሪካ ምን ተመላለስ እኛ ዝም ብለን ላይ ከምንመጣው ነብዩ ሰለላሁ ዐለይሂ ወሰለም ምን ያደረጉት ነው በሳሪ ያረጉት ሰፊና ጀልባ ነው እነኚህ ሰዎች ዝም ብለው በሸንቆር ይጀምራሉ ምናን ጀልባው አረ መርሳት ይጀምራሉ ምን አስለፋን እዚህ ብለው ከሰር ውሃ እዚህ አለና አይደል ይሄንዋ ስለዚህ እነኚህ ሰዎች እጃቸውን ከያዙና ተውኳላቸው ነጀው ወነጀው جميعን አረን እነሱ ይድናሉ አብሮም ይድናሉ ከሐላክ ማለት ነው ግን ዝም ካሏቸው ሐለኩ جميعን አብሮም ይሆናሉ ይሰምጣሉ መጨረሻ ሸንቆረው ሸንቆረው እነዚህ ከላያሉትን አያሰምጣቸውም ጀልባ አብራ ነው ሰምጡ ልታሰምጡ ስለዚህ ነው ሙንከረን ኢንካር አለ ማድረግ ማለት መጨረሻ ላይ አላህ ሱብሃነሁ ወተዓላ የሚያመጣው ፈሳድ ያጥለቀልቀናል እንዳም ኢብራሂም አለይሂ ሰላም ረቢ وجنبني وبني ان نعبد الاصنام يعني جيت هيونينم الله يا الله طبقنا لك طاوت املكو لمن طاوت املكو انهن عبلنا كثيرا من الناس كله سو اطلقلك ولا لا بده سو يطلقلك فتن انتم لسغاو يغبال نجا كنغوديا نغبني نو ابيبالو نجا بيت لي متا يشلن فذي هيقاتل نو ار هيقاتل لمن لم يبال هيقاتل لمن يبال بقتل معناته لمن كرتب واطا جابي على كدرق واطا جابي على ارتب انجت ابو يقتلالو اقسياله اندزا نو تاكل نو لا مشيش ما تشيلم ابره نو متقاتلو مازنا فيما بعد بعد نو تمام كذا بوحالا مالزم كذا بوحالا مشيش ما تشيلم لمن لانها تكون مكنياتو مسات هونالك اكبر من قدرتك اكبر لانها تكون اكبر كانت يبلطت هونالك كمن كاقمه مالزم ካንታ አቅም በጣም የበለጠ ትሆናለች ማለት ነው እሺ ከዚህ በኋላ وبعد الناس يتعللون يميلون ምን ይከተሉ ምን ይከተሉ ይችላል አሁን ከላህ ነው ይሄን ይታሰብ ይሄን አትይ አንድ